وليعلم الذين نافقوا وقيل لهم تعالوا قاتلوا في سبيل الله أو ادفعوا قالوا لو نعلم قتالا لاتبعناكم هم للكفر يومئذ أقرب منهم للإيمان يقولون بأفواههم ما ليس في قلوبهم والله أعلم بما يكتمون الذين قالوا لإخوانهم وقعدوا لو أطاعنا ما قتلوا قل فادرؤوا عن أنفسكم الموت إن كنتم صادقين وليعلم الذين نافقوا إنا بذي فتنا ትክክለኛ አማኞችንና እንደገና ወደ ንፋቅ የገቡትን ግለሰቦች በስራ እንቅስቃሴያቸው ሊፈትናቸውና ለይቶ ሊያቃቸው ፈልጎ ነው ባላቸው ይላል وقيل لهم تعالوا ان الذين منافقوች በሙሚኖቹ በኩል የሚከተለው ጥያቄ ያቀረበላቸው تعالوا قاتلوا في سبيل الله እናንተ አማኞች ከሆናችሁ ድረስ ከኛ ጎን ተሰልፋችሁ በአላህ መንገድ ያላህን ዲን ለመርዳት ተጋደሉ ብለው ጠሯቸው ሙእሚኖቹ ማለት ነው አው ይደፋው ወይም ደግሞ ኢማን ከለላችሁና ለዲኑ የማታስቡ ከሆናችሁ ቢያንስ ተሃገራችሁ ላይ የውጭ ጥላትን ገፍትሩ ተከላከሉ በተግባር ካልቻላችሁ እንኳን እኛ ጋር በመቆም ቁጥራችንን አብዝታችሁ ለጥላቶቻችን በስተን መታየቱ ራሱ ውጤት ሊሰጥ ይችላልና እባካችሁኑ ቶሎ ሲሆን ተጋደሉ ቢያንስ አጠገባችን ቁሙና ብዛታችንን አበራቱ ተብለው የሚጠየቁ የሆኑትን ሙናፊቆች ለመለየት ፈልጎ ነው ይላል ይህ ጥያቄ በሚቀርብላቸው ጊዜ እነሱ ምን አሉ قالوا لو نعلم قتالا لاتبعناكم እኛ ጦርነት የምትደረግ መሆኑን ብናውቅ ኑሮ እንከተላችሁ ነበር አሉ ሲያሾፉ እና የዚህ አይነት ጦርነት ይደረግ አይመስልንም ሁን ብለው ነብያችን አለይሂ ሰላቱ ወሰለም ወደ ግንባር እየመሩ ጥላቶቻቸው ባሻጋሪ ተደርድረው እየጠበቋቸው እያዩ እነሱ ግን 300 የሚሆኑ ሙናፊቆች ተገንጥለው ወደ ኋላ ተመለሱ የት ነው የምትመለሱት ሲሆን በአላህ መንገድ መጋደል አለባችሁ ቢያንስ ደግሞ እዚሁኛ ጋር ሆናችሁ ቁጥራችንን እንኳን በርከት ብታረጉ ለጥላቶቻችን ትንሽ ልታሰጉ ትችላላችሁ ሲሏቸው አይ የምትዋጉ አይመስለንም ስለዚህ ጦርነት መኖሩን ስላላመንበት ነው የምንመለሰው ብለው ተሳለቁና አሾፉ ይላል ወይም لو نعلم قتالا لاتبعناكم ማለታቸው እንዲህ አይነት በጣም በደረጃ የተራራቀ የሆነ ጦርነት ይደረጃል ብለን አናውቅም እነዛኞቹ በጣም በብዛትና በጥራት ከፍተኛ ደረጃ ላይ ነው ያሉት እናንተ ደግሞ በጣም ዝቅተኛ ደረጃ ላይ ስላላችሁ በዚህ ሁኔታ የተራራቀ ኃይል መጋጠም ዋጋ ቢስ ስለሆነ የዛ አይነት ጦርነትኛ አይናችን ያያየ አንገባበትም እና እንካፈልም ማለታቸው ነው ሆም ለልኩፍር የውመኢድን አቀረቡ منهم للإيمان ይሄንን አይነት እንግዲህ አሳፋሪ መልስ በሚሰጡበት ጊዜ ለክችን ቃል ሲናገሩ ወደ እምነት ካላቸው ቀረቤታ ይልቁንስ በዛ ወቅት ወደ ክህደት ያላቸው ቀረቤታ በጣም የጎላ ሆነ እስከዛሬ ላ ኢላሀ ኢላላህ ሲሉ ሶላት ሲሰግዱ የሙስሊሞችን እንቅስቃሴ ሲሳተፉ ኩፍር አለባቸው የሚባል ትንሽ ጥርጣሬ እንኳ ቢኖር በኒፋቃቸው በኩል አማኝ ይሆናሉ የሚለው ነበር እስከ ዛሬ የሚጎላው አሁን ግን ይችን ቃል በሚናገሩበት ጊዜ እዛች ወሳኝ ቦታ ላይ ሙእሚኖች ናቸው ከማለት ይልቁንስ ወደ ኩፍር በጣም የቀረቡ መሆናቸው በአመዛኝነት ተገመገመ ነው የሚለው የቁሉነ ቢአፍዋሂም ማ ለይሰ ፊ ቁሉቢሂም እና እነዚህ ሙናፊቆች በቃል ባፋቸው የሚናገሩት በልቦናቸው የሌለውን ነገር ነው በልባቸው ጦርነቱ እንደማይቀር ያውቃሉ ግን እነሱ ለመሳተፍ ስለማይፈልጉ ነው የሚሸሹት ያሉት ማለት ነው እንደገና በቃላቸው ግን ጦርነቱ የሚደረግ አይመስልምና እኛ ዝክራ ፈተናን ጉላላም ይላሉ ግን በቃላቸው የሚነገረው በሐሳባቸው ካለው የተለየ ነው والله اعلم بما يكتمون እነሱ በልባቸው የሚደብቁት ነገር አላህ ጠንቅቆ ያውቃልና ስለዚህ በውቀቱ መሰረት መጀመሪያውንም እነሱን ለማጋለጥ አስቦ እንጂ እንዲሁ ዝም ብሎ አይደለም ይሄን ነገር እንዲከሰት ያደረገው ይላል الذين قالوا لإخوانهم እና እነዚህ ሙናፊቆች ማለት እነማን መስሏቸው እነዚያ ናቸው ቀደም ሲል ለጓደኞቻቸውና ለወንድሞቻቸው እንዲህ ብለው የተናገሩ ናቸው ወቃዱ ለራሳቸው ሰንፈው የተጎለቱ ሆነው ያሉ እንደገና ለመሄድ ያሰቡትንም ለማጣረፍና ለመጎተት አትሂዱ ብለው መክረዋቸው ነበረ ግን እነዛኞቹ ዝም ብለው እምቢ ብለው በመሄዳቸው ጉዳት ሲደርስባቸው ጊዜ ለው አጧሁና ማቁቲሉ እኛ አጥሩ ይያን ስንመክራቸው እሺ ብለው ቢቀሩ ኑሮ እንደዚህ አይከተሉም ነበር እያሉ የሚተቹና የሚያሙናቸው እኮ። ታዲያ እነዚህ ሙእሚኖች ናቸው ወጥረውን ወል ፈድረው አን አንፍስኩም ለሞት በሉ ለሰዎች ህይወትና ሞት እንደዚህ የምታስቡና የምትመክሩ ከሆናችሁ ሞት በእናንተ ላይ ይመጣል ወደፊት ተራውን ጠብቁ። የዛ ጊዜ ከራሳችሁ ላይ እስቲገፍትሩትና አከልክሉት። እንኩንቱም ሷዲቂን በአባባላችሁ እውነተኞች ከሆናችሁ ለሰዎች ከማወቂ ልቁንስ ሞትን ከራሳችሁ ተከላክላችሁ ስትድኑ የዛ ጊዜ ነው እውነታችሁ የሚረጋገጠው ብለ ንገራቸው ይላል። ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون فرحين بما آتاهم الله من فضله ويستبشرون بالذين لم يلحقوا بهم من خلفهم الا خوف عليهم ولا هم يحزنون ولا تحسبن الذين قتلوا في سبيل الله امواتا بل احياء عند ربهم يرزقون بذيب الله من جد ወይም በጀሃድ እንቅስቃሴ ላይ እያሉ በጥላት እጅ የተገደሉና የወደቁትን ወገኖቻቸውን ደግሞ እንደማንኛውም ሙታን አድርጋችሁ አትገምቷቸው። ይልቁንስ እነሱ ልዩ የሆነ ህይወት አግኝተዋል፣ የዘላለም ህይወትና ጽድቅና እነገሌ እንዲሁ ወጣ ብለው ረግፈው ቀሩ፣ ባጭር ተቀጩ እያላችሁ ስለ እነሱ አታስቡ። እንደ ረቢም ይርዘቁ እነሱ እናንተ የማታውቁት ልዩ የሆነ ህይወት አግኝተው እጌታቸው ዘንዳ አስደሳቸው ሆነ ጸጋንና ፊሳይን እየተመገቡና እየተደሰቱ ነውና ለነሱ በማሰብም ሆነ በመቆርቆር እነገሌ ሞቱ አለቁ እያላችሁ የኔን ወዳጆች እንደ ሙታን አድርጋችሁ አትቁጠሯቸውና አትጥሯቸው ይላል። ፈሪሒነ ቢማ አታሁም ላሁ ምን ፈድሊሂ እናንተ ባጭር ተቀጩ አለቁ ሞቱ ትላላችሁ፣ እነሱ ግን በዚህ በጃሃዳቸው ሳቢያ ጌታ ያዘጋጀና የሰጣቸውን ደረጃ አይተውና አግኝተው በጣም ደስተኞች ናቸው። በአሁኑ ሰዓት ለምን ሞትን ብለው የሚያስጠጡት ነገር አይደለም ያጋጠማቸው፣ እንኳን ለዚህ ዓላማ የተሰዋን ብለው በጣም በከፍተኛ ደረጃ እየተደሰቱ ይገኛሉ አለ። ለምን? በኢማናቸውና በጃሃዳቸው አላህ የለገሳቸውን ጸጋ ስላዩ ነው። ويستبشرون بالذين لم يلحقوا بهم من خلفهم كراساتوا الفو جنا بنسو يلتقوا يهونوتن غادنيوچاچون درجا الله سلاسا ياچون ناسلاس غوبنياچو بنسوم بكل اندغنا تدرى بيدستا اجينتوال ليلال يراساتون درشا ايتو تدستوال ركتوال اندغنا دمو كنسو غول ينبروا تاغاوچ اجراچو سلال درسنا انسو غارا سلال موتو ይሄ ደግሞ የነገሌ ነው ሲመጡ ለነገሌ ያዘጋጀሁት ነው ብሎ አላህ አሳወቃቸው እና ለጓደኞቻቸውም ደረጃና ማዕረግ ይደሰታሉ። ምን ነው እንደኛ ቶሎ መጥተው ደስታቸውን ባዩ እያሉ ይመኛሉ ይላል። አላህ ኸውፉን አለይሂም ወላሁም ይሕዘኑን እና እነሱ በዚህ መልክ ህይወታቸውን ካሳለፉ በኋላ በመጪው ዓለም ምንም አይነት ፍርሃት ወይም ሀዘን የማያጋጥማቸው መሆኑንና ዘላለማዊ የሆነውን የጀነት ጸጋ ያገኙ መሆናቸውን ስላወቁና ስላረጋገጡ በራሳቸውም በጓደኞቻቸውም ውጤት ረክተውና ተደስተው ይገኛሉ። እናንተ ግን እነገሌ እንደዚህ እኮ ነው ሞቱ እያላችሁ በቀላሉ እንደተቀጩና እንደተቆላችሁ ትቆጥራላችሁ፣ እንደዚህ አታድርጉ በማለት ለወዳጆቹ ክብራቸውን ገልጾ እነዛ ደግሞ ለእኒኞቹ የሚመኙትን መልእክት አደረሰላቸው ነው የሚለው። እና እነዚህ አያቶች የመጡበት ምክንያቱ የኡሁድ ዘመቻ ከተጠናቀቀ በኋላ ብዙ ጀግኖች ስለተሰዉ የእነዛ የሟች ቤተሰቦች ሙእሚኖችም ሳይቀሩ እንደው ሳናስበው ተነጠቅን ጉድ ሆነ አይደለም ወይ እያሉ ማዘን ጀመሩ። እና ገሌም ሞተ እያሉ በየአካባቢውና በየሰፈሩ ሲያወሩ ጊዜ አላህ ደግሞ ሱብሃነሁ ወተዓላ እነዛ የተገደሉት ሷሃቦች ከፍተኛ ደረጃ ላይ እየደረሱ መሆናቸውን ለማሳወቅ ፈለገ። ጀግኖቹ ለክቡር ዓላማቸው ወዳውኑ እንደወደቁ አላህ ሱብሃነሁ ወተዓላ ህይወቶቻቸውን ወይም ነፍሶቻቸውን ከአካላቸው ተረከበና ወዳውኑ የጀነት ወፎች አረንጓዴ የሆኑ በራሪዎች ይፈጠረ ይላል። የነሱን ሩህ በበራሪዎቹ አካል ውስጥ አስገባና በራሪዎቹ በየቀኑ ጀነት አትክልት ውስጥ እየገቡ የጀነትን ጣፋጭ ምግቦች እየተመገቡና አንሃሮችን እየጠጡ አርሽ ጥላ ላይ ወርቃማ የሆነ መስፈሪያ ተዘጋጅቶላቸው እዛ እየሄዱ እንዲሰፍሩና እንዲኖሩ አደረጋቸው ኢላል ነብያችን አለይሂ ሰላሁ ሰለም በሐዲስ። እና አካላቸው እንደማንኛውም ሰው ያው አርፏል፣ ግን ቂያማ ቀን ሳይደርስ ተናካላቸው ጀነት መግባት ስለሌለባቸው ሩሆቻቸውን እንደማንኛውም ሟች ዝም ብሎ በተራ ቦታ መጋዘን ሳይሆን የጣላቸው በልዩ ቦታ ሌላ አካል ሰራላቸውና በአንወራ መልክ አረንጓዴማ የሆኑ ወፎች ወይም አሞራዎች ተፈጠረ በኋላ የነሱ ኑሮህ ለነዛ ለበራሪዎቹ ሩህ አድርጎ አስገባው። በዛ በበራሪዎቹ አማካይነት የጀነትን ምግብና መጠጥ ደስታ እየተቋደሱ በየቀኑ አርሽ ጥላ ልዩ የሆነ የክብር ቦታ ተዘጋጅቶላቸው እዛ እየሄዱ እንዲሰፍሩና እንዲዝናኑ አደረገ ይላል። በዚህ መልክ እንግዲህ ታደረጋቸው በኋላ ምን ትፈልጋላችሁ ብሎ ጠየቃቸው። የሪክ ጊዜ እኛማ የምንፈልገው ወገኖቻችን ነገሌ ነገሌ ባጭሩ ተቀጡ ተጨፈጨፉ እያሉ ሳያዝኑ አይቀሩም፣ ግን እኛ የሰጠን ጸጋና ክብር በጣም አስደሳች ነው። ይህን ሁኔታችንን ለቤተሰቦቻችን መልእክት ብታስተላልፍልን ደስ ይለናል አሉት ይላል። ከዛ ተነስቶ ነው እነዚህን አያቶች አወረደውና ያሉበትን ሁኔታ የገለጠው ማለት ነው። ከነሱ መካከል በተለይ አንደኛው የጃቢር ኢብኑ አብዱላህ አባት አብዱላህ ኢብኑ ሐራም የሚባል አንሳሪ ነበረ። በጣም የታወቀ ሙክሊስ ታላቅ ታጋይ ነበር ይባላል። በዛው ዘመቻ ነው እሱም የሞተው እና ልጁ ጃቢር ኢብኑ አብዱላህ ወጣት ነበር በዛ ጊዜ። በጣም አዘነ። የቤት ያለው ወንድ ልጅ እሱ ብቻ ነው፣ ሌሎች ወደ 6 የሚሆኑ ህፃናት ሴት ልጆች አሉ። እነዛን ሁሉ የቲሞች ታስታቅፎ ስለሞተ አዘነ ልጁ። እኔ ለራሴ ለጋ በቤታቸው ደግሞ ንብረት የለም፣ ብዙ እዳም ነበረባቸው እና አባቴ ለእንዲህ አይነት ድርብርብ ችግር አጋጦኝ ሄደ በማለት ቅስሙ ተሰብሮ አዝኖ አዩት ይላሉ ነቢያችን አለይሂ ሰላቱ ወሰላም። የዛ ጊዜ ጃቢር ምን ሆነ ነው በጣም አዝነሃል እሳ ይላሉ። እና ምን ሆነ ነው ትሉኛለሁ እንደ አባቴ ቤት ሙሉ የቲም ትቶ እንደገና ብዙ እዳ ትቶ እኔ ደግሞ የቤቱን ኃላፊነት ለመሸከም በማልችልበት በለጋ እድሜ ላይ ያለሁኝ ስለሄደ አንደኛ የእሱ መሞት በሁለተኛ ደረጃ ደግሞ የቤተሰቡና የቤቱ ኃላፊነት እያስጨነቀኝ ነዋ አላቸው ይባላል። ይህ ጊዜ በአጋጣሚ እንግዲህ የአባቱን ደረጃ ነግረው ይህንን ምስጋዜና ሀዘኑን ሊያስረሱት ፈለጉ። አባትህን ጌታ ምን እንዳለው ልንገርህ እንደ አሉት። ይህ ጊዜ ደስ አለው። አሁን ምን አለ አለ ምን ባይገርምህ ያንተን አባት ከሸሃዳዎቹ መካከል በልዩ ሁኔታ ነው የተቀበለው አሉ። እና ቀሰቀሰው አዳነውና እንደነበረ አድርጎ ያብደላ ለኔ አላማ ብለህ ተሰዋህ አይደለም የቲሞችህን ትተህ አለው። አዎ ጌታዬ፣ ያንተ ፍቃድ ደስታ ከሆነ የኔ ምንም አይደለም አለ። እና አሁን ምን ላድርግልህ ብሎ ጠየቀው። እንግዲህ በጀነት ያዘጋጀለትን የደገሰለትን ነገር ሁሉ አሳወቀው አሳየውና ከዛ በኋላ ምን የጎደለ ነገር አለ? የምትጠይቀኝ ነገር አለ እንዴ? አለው። ይህንን ደግሞ በአስተርጓሚ በመላይካ ሳይሆን በቀጥታ ለማንም አድርጎ የማያውቀውን ቃል በቃል ነው ያናገረው አሉ። ይህም በሚለው ጊዜ ይህ ሙጃሂድ ምን አለ? እንግዲህ እኔ የምጠይቅህንማ የምታደርግልኝ ከሆነ አንድ ጥያቄ አለኝ አለ። ምንድን ነው እሱ? እኔ አሁን አንዲት ነፍስ ብቻ ናት ያለችኝ። ይችን አንዲት ነፍስ በአንድ እንደ ጦር ሜዳ ላይ ሰውቻታለሁ ለአንተ ብዬ። አሁን ግን የሚፈቀድ ከሆነ እንደገና አድነኝና ወደ ዱንያ ተመልሼ ከነብዩ ጎን ተሰልፌ ሁለተኛ ብገደል ደስ ይለኛል ብሎ ጠየቀው ይላል። ይህ ጊዜ አይ ይህማ በውሳኔ ያለቀ ጉዳይ ነው። ሰዎች አንድ ጊዜ እድሜያቸውን ጨርሰው ከሞቱ ቂያማ ቀን ካልደረሰ በስተቀር መመለስ አይፈቀድላቸውም። ግን ይህን የተመኘኸው እንደገና ተጨማሪ ደረጃ ለማግኘት ፈልገ ከሆነ ደረጃውን ዝም ብዬ ሰጥሃለሁ ደርቤ፣ መመለስ ግን የህግ መጣት ስለሆነ አይፈቀድም በማለት ተስማሙ ይላሉ ማለት ነው። እዚህ ላይ እንግዲህ አንዳንድ ጠንቋዎችና ፉክራዎች በተለያየ ቦታ ራሳቸውን ለማጋነን ወይም ደግሞ በእነሱ የሚጠቀሙ ግለሰቦች ለማስመሰል እያሉ እገሌ የተባለ ትልቅ ሰው በእንዲህ አይነት ቦታ ሙቶ በሌላ ሀገር ተነስቶ ተገኘ ታየ እያሉ የሚያወሩ ነገር አለ ማለት ነው። ይህ እንግዲህ ሙስሊም ከሆኑ ከቁርአን ሀሳብ ጋር ምን ያህል የሚጻረር መሆኑን መገምገም ይቻላል ማለት ነው። አላህ በኡሁድ ዘመቻ የተሰዋውን ታላቁን ታጋይ እሱ ራሱ ምን ላድርግልህ ብሎ ጠይቆ ሲያበቃ የምታደርግልኝማ ከሆነ ህይወቴን እንደነበርኩ መልሰኝና እንደገና ደግሞ በሌላ ሜዳ ታግዬ ልውደቅ ብሎ ሲጠይቀው ይሄ አይፈቀድም ሟቾች ከሞቱ በኋላ የውመል ቂያማ እንጂ በማንኛውም ቦታና ሁኔታ መልሼ ወደ ዱንያ አላመጣቸውም ብሎ ከልክሏል እየተባለ እና ከነዚህ የበለጡና የተሻሉ ሰዎች ኑረው እንደገና በሆነ ባልሆነ ምክንያት ተነስተው በሌላ ቦታ ታይተው የሚባለው ድብቆሽ ሰው ለማታለልና ለማወናበድ ካልሆነ በስተቀር በምንም አይነት በእስላማዊ መንፈስ ታማኝነት የሌለው መሆኑን ያረጋግጣልና ያጋልጣል ማለት ነው። يستبشرون بنعمة من الله وفضل وأن الله لا يضيع أجر المؤمنين الذين استجابوا لله والرسول من بعد ما أصابهم القرح للذين أحسنوا منهم واتقوا أجر عظيم الذين قال لهم الناس إن الناس قد جمعوا لكم فاخشوهم فزادهم إيمانا وقالوا حسبنا الله ونعم الوكيل فانقلبوا بنعمة من الله وفضل لم يمسسهم سوء واتبعوا رضوان الله والله ذو فضل عظيم إنما ذلكم الشيطان خوف أولياءه فلا تخافهم وخافون إن كنتم مؤمنين يستبشرون بنعمة من الله وفضل إن الذي في سبيل الله يتعقلوا يهون توزنوش كالله بوانا تقعنا ترفات يدس تتعلوا إلى وأن الله لا يضيع أجر المؤمنين አላህም ደግሞ እንዲህ አይነቶቹን አማኝ የድካም ዋጋና ወረታቸውን የማያጠፋ መሆኑንም ያረጋግጥላቸዋል። በዚህ በዱንያ ላይ እንግዲህ እንደማንኛውም ሰው ኑረው በጥላት እጅ ቢገደሉም እናንተ እንደምትሉት እንዲሁ ሙተው ከስረው የቀሩ አይንሰላችሁ። አላህ ሱብሃነሁ ወተዓላ በሰጣቸው ደረጃና ማዕረግ የሚደሰቱና በጣም ተገቢ የሆነ ወረታቸውን የሚያገኙ ሰዎች ናቸው እንጂ እናንተ እንደምትሏቸው አሙዋት የሚባሉ አይደሉም በማለት ለወዳጆቹ ክብራቸውን ይጠብቅላቸዋል። አለዚነ ተጃቡ ሊላሂ ወረሱል እነዚያ ለጌታቸው ለአላህና እንዲሁም ደግሞ ለመለክተኛው ጥሪ አውንታዊ ምላሽ ሰጡት። ያው ወደ አላህ ዲን ሙቶሮ በሚባሉ ጊዜ የተቀበሉ እንደገና ደግሞ ለዲኑ አስፈላጊውን አገልግሎት ስጡ በሚባሉ ጊዜ እስከ ህይወት ድረስ ምስዋዕት ለመክፈል ወደ ኋላ ሳይሉ ጥሪን ያከበሩት ይላል። ምን ባዲ ማሳበሁም ወልቀረህ ቁስልና ችግር ጥቃት ካጋጠማቸው እንኳን በኋላ ሳይቀር አሁን ደክሞናል አሞናል ሳይሉ ቀደም ሲል በውጊያው ቁስል የደረሰባቸው አሁንም ለሁለተኛ ዙር ተነሱ ተንቀሳቀሱ ሲባሉ መልሰው ደግሞ ጥሪውን የተቀበሉ የሆኑት ሊለዲና አህሰኑ ሚንሁም ለነዚያ በዚህ እንቅስቃሴያቸው ያሳምራቸውን ያሳመሩ ለሆኑ ወገኖች ወጠቀው ጌታቸውንም ለፈሩት አጅሩን አዚም በጌታቸው ዘንድ በጣም ታላቅ የሆነ ምንዳ ተዘጋጅቶላቸዋል በማለት ያረጋግጣል። ይህን ያለበት ምክንያቱ ያ የኡሁድ ዘመቻለት ባልተጠበቀ ሁኔታ ከፍተኛ ችግርና ጉዳት ሊደርስባቸው ኋላ ጥላቶች እንደተመለሱ ነቢያችን አለይሂ ሰላቱ ወሰላም አሁን ዝም ብለን እንቅስቃሴ ሳናሳይ ሄዱ እንደሆነ እነዚህ ጥላቶቻችን ትንሽ ቆይተው እን ጊዜ እንደተዳከሙልን በአንድ ፊቱ ጨራርሰን መሄድ ሲገባን ለምን አቋረጥን ብለው ነድመው ሊመለሱ ይችላሉ። ስለዚህ ኃይል ያለን መሆናችንን ለማሳየትና በዛው ገፍተው እንዲሄዱ ለማድረግ መከተል አለብንና ተነሱ አሏቸው። እና በጣም በጣት የሚቆጠሩ ሰዎች ካልሆኑ በስተቀር ቁስል የሌለው አልነበረም ይባላል። እና ያንዳንዱ በጣም ከባድ ያንዳንዱ ቀላል ይሁን እንጂ ሁሉም ችግር አጋጥሞታል። በዛ እንግዲህ በተዳከመ አቅማቸው ላይ እያሉ አሁንም ተነስተን ጥላቶቻችንን መከታተል አለብን ተከትለዋቸዋል ማለትን ሲሰሙ እንግዳው ኃይል አላቸው ወይም ደግሞ በሌላ ጎን ያስቀመጡት ኃይል ነበረ ብለው ተጠራጥረው እንዲቀጥሉ መከተል አለብን አሏቸው። ይሄም እንግዲህ ነብያችን አለይሂ ሰላቱ ወሰለም ፖለቲካ የረቀቀ መሆኑን ያሳያል ማለት ነው። እርግጥ በጣም ተዳክመዋል ተጎድተዋል ግን በዛ ሰዓት ደክሞናል ብሎ ዝም ማለት ለጥላት የልብ ልብ መስጠት እንዳይሆንባቸው ተነሱና እንከተላቸው ብለው አወጁ እንደገና ማለት ነው። እዛ ጊዜ ታዲያ እነዚህ ሙእሚኖች አሁን ሁላችንም ቆስለናል ደክመናል በምን ዋቅማችን ነው የምንከተለው አሁንስ አበዙት የሚል ስሜት አላሳዩም። ያው ለጀነት አንድ ጊዜ ተዘጋጅተዋልና ያለምንም ቅሬታ የሚችለው በገዛ ኃይሉ የማይችለው በጓደኛው እየተደገፈ ቁስለኞቹ እንደገና መንቀሳቀስ ጀመሩ ማለት ነው ጥላትን ለማሳደድ። በዚህ መልኩ እንግዲህ ጥሪውን የተቀበሉና አሁንም ደግሞ ከባድ ቁስልና ድክመት ያለባቸው የነብዩን ትእዛዝ ያከበሩ የሆኑት በኔ ዘንድ ታላቅ ምንዳ ተዘግቦላቸዋል ይላል። እንዳሉትም ሆነ ደግሞ ክላተይ ትንሽ ፈጥ ካሉ በኋላ እንግዲህ በዚህ ጨርሰንና ከተማዋንም ተቆጣጥረን መሄድ ሲገባን ለምንድን ነው ውጊያውን በመሐከል ያቆም ነው? ተሳስተናል እኮ ጎበዝ፣ አሁንም እንመለስና እንዳውም ሄዱ ብለው እንደተዘናጉ ወዳውኑ ድንገት ደርሰን እንዳሉ መደመርና ከተማውንም መቆጣጠር አለብን ብለው ውይይት ጀመሩና ለመመለስ ያመለክቱ ነበር ይባላል። ኋላ ግን ነቢዩ ተነስተው በሚንቀሳቀሱበት ጊዜ ወደዛ የሚሄድ ተላላፊ ሰው አያቸው እና ሂደው ካፊሮች ዘንድ ሲደርስ ጊዜ መንገደኛ ምን ወሬ አለ ከኋላ እንዴት ነው ስለ መሐመድ የምታውቀው ነገር አለ እንዴ ሲሉት፣ አሁን እረ ያለ የሌለ ኃይሉን አስተባቅቦ አሁን እንዳው በነቃ መንፈስ እየተዋከቡ ወደ እናንተ ለመምጣት ሲሯሯጡ ነበር ብለው ይነግራቸዋል። ይኸዋ እንደፈራ ነው ልክ በድረታ ሳያስቡ እዚህ ባት ተመጥተው ስለነበረ የዛው አይነት እንግዲህ አንድ ኃይል አለው እኛ ያላወቅ ነው ማለት ነው። ጎበዝ እግርህን አውጣ ይበል አሉና ወዳውኑ ተጣድፈው ወደ መካ ቀጠሉና ሊያመልጡ ቻሉ ማለት ነው። እና ነቢያችን ዐለይሂ ሰላም የተወሰነ ርቀት ተከተሏቸው በኋላ እንደሌሉ አረጋግጠው ተመለሱ። እንደዚህ ላደረጉት ታጋዮች አላህ ትልቅ መንዳ አዘጋጅቶላቸዋል ይላል። አለዚነ ቃለ ለሁሙ ናስ እነዚያ ደግሞ ሰዎች መጥተው ነገረኞች እንዲህ ያሏቸው የሆኑት ይነናሰ በመካገር ያሉት ጥላቶቻችሁ ቀድጀመው ለኩም ለእናንተ ታቅማችሁ በላይ የሆነ ኃይል ሰብስበዋልና አከማችተዋል ብሎ የነገራቸውም ከዚሁ የተለዩ አይደሉም። ፈክሸውም ስለዚህ ጥላቶቻችሁ በእናንተ አቅም የሚመለሱና የሚገደቡ አይደሉምና ከወዲሁ ብትፈሩና ማምለጫችሁን ብትፈልጉ ይሻላል የሚል ፕሮፓጋንዳ ያሰራጨባቸው የሆኑትም ከዚሁ አይነት ናቸው። ፈዛደሁም ኢማና ይህ አይነት እንግዲህ የነገረኛ አሉባልታና ፕሮፓጋንዳ ሲሰራጭባቸው መደናገጥና መፍራት ሲጠበቅ፣ እነሱ ግን የድስ ወኒና እምነት ተሸቀሸቀባቸው ይህን ሲሰሙ። እነሱ የኩፍርን ኃይል ቢያሰባስቡ እኛ ደግሞ ጌታችን አላህ አለን የመጣው ይምጣ አሉ እንጂ የት ልንገባ ነው ብለው አልተደናገጡም። ወቃሉ ሐስቡናላህ ወኒዕመል ወኪል እና የፈለገው ኃይል ተከማችቶ ቢመጣ የእኛ ደግሞ በቂያችን አላህ ነው፣ እሱም ከመጠጊያና ከመሸሻ በኩል ያማረ እና አስተማማኝ የሆነ ጌታ ነው፣ እኛ ጌታችንን ይዘን ማንንም አንፈራም ብለው በሙሉ ወኒ የተሰለፉትም ከዚሁ ባልተለየ መልክ ታላቅ ምንዳ ተዘጋጅቶላቸዋል ይላል። እነዚህ ደግሞ በአመቱ ነው መጀመሪያ ያው የኡሁድ ለታ ተከታተሏቸው አልደረሱባቸውም። ቀጠሮ ይዘዋል ያፈርሱ ፈልገው ነበር እንጂ ሙሽሪኮችም ቢሆን ከርሞህን ጊዜ ተፈለጋቸው በድረስ ስፍራ የምትባል ቦታ እንገናኝ ብለው ቀጠሮ ሰጥተው ነበር። በዛ መሰረት ቀጠሮ ደረሰ። በአመቱ ሲደርስ እነዚህም እነዚያም መዘጋጀት ጀመሩ። መኮችም የቀረን እንደሆነ ፈርተውን ቀሩ ብለው ይመጡብናል በማለት ተነሱ። ሷሃቦችም ያው ቃል ማክበር ግዴታ ነውና በእስልምና ወአውፉ ቢልአህድ ባለው መሰረት ተነሱ ብለው አወጁ ረሱል ዐለይሂ ሰላም። እና እዚህ ሁለቱም በየከተማቸው ዝግጅት እያደረጉ እያሉ አንድ ኑዓይም ኢብኑ መስዑድ የተባለ ካፊር ሰውዬ ዑምራ አረጉ ነበርና ካፊሮቹ ለዑምራ ይሄዳል ተመዲና ወደ መካ ማለት ነው። በሚሄድ ጊዜ መካ የጦርነት ዝግጅቱ ተጧጥፎ አገኘው በአቡ ሱፊያን አስተባባሪነት። አቡ ሱፊያን ጋር ውቅያለሁ በጃሂልያ ፊቱ እና ወሬ ስለሌለ የዛ ጊዜ አንድን ሀገር የሌላውን ሀገር የጥላትን እንቅስቃሴ ስለማይታወቅ ይህ ሰውዬ ተመዲና መጣ ማለትን ሲሰማ አቡ ሱፊያን በዛ አካባቢ ያለውን እንቅስቃሴ መረጃ ለማግኘት ፈልጎ ጠየቀው ይህን ሰውዬ ማለት ነው። እና በሚገናኙ ጊዜ ከተማው እየናሸረ ሲያየው ጊዜ የማያውቅ መስሎ የኛው ደግሞ ምንድን ነው የከተማ ሰላም አይደለም እንዴ ብሎ ይጠይቀዋል። ምን ሰላም ነው የእናንተ በጥባጭ እስካለ ድረስ እኛ ምን ሰላም እናገኛለን ይለዋል። እንዴት ሲለው ያው ለአምና ያው ጦርነት አድርገን መሐመድን አዳክመነው መጠን ነበረ ደግሞ በሚቀጥለው አመት እንቀጥላለን ብለን ቀጠሮ ይዘን ነበር እና አሁን ቀጠሮ ስለደረሰብኝ ዘማችን እያዘጋጀሁኝ ነው እና እሱስ በምን ሁኔታ ነው ያለው ስለሱ የምታውቀው ነገር አለ ይላል። ከመዲና ነው እና የመጣው ማለት አሁን እንደዚሁ ወሬ ሰምቻለሁኝ ዘመቻ እየተንቀሳቀሱ ነው ሊወጡ ነው የሚል ሰምቻለሁ ምንም ጠለቅ አድርጌ ባላውቅም ይለዋል። ይህ ጊዜ ተረጋገጠ እንደተነሱ ማለት ነው። እና የውል እንዳው ዘንድሮ ችግር በጣም ያልጠበቅነው ችግር ላይ ነው ያለ ነው። ድርቅ ነበር ይባላል። በየመንገዱ ያሉት ውሃዎች ደርቀዋል። ለእንስሳዎቹ ደግሞ የሚላቸው የሚቀመስ ቅጠላቅጠል ሳር ነገር አልነበረም። ሰውም ደግሞ በቂ ስንቅ አልነበረውም። ችግር ነበር ዝመካ አካባቢ ይባላል በዛ ወቅት። እና ዘንድሮ ያው ቃል ሆኖብኝ ብቀርም ፈርቶን ቀረብለው ጥላት ዝድረስ ገብቶ ይመጣል ብዬ ነው እንጂ መውጣት አልፈለኩም ነበር አለ ይባላል። እንደዚህ ያው ለሰውም ለከብትም የሚበቃ ስንቅ የለንም፣ ኃይላችን ተዳክሟል። በዚህ በተዳከመ ኃይላችን ብንዘምት ምናልባት ዘመቻው የተሳካ ላይሆን ይችላል፣ ከቀረው ደግሞ መቅረቱ የባሰ ያስደፍራል ብዬ ተቸግሬያለሁኝ፣ ምን ይሻላል አለ ይባላል። ጨንቆት ነበርና እና መሄድ ካልፈለክ በዛ በኩል ያለውን ጦር እኔ ለማክሸፍ እችላለሁኝ ታዲያ አለው። አረ ከቻልክማ ታዲያ ሞክር እንጂ እኔማ ቸግሮኝ ነው እንጂ መሄድ አልፈልግም አለው። ያስቀረው እንደሆነ ምን ታረግልኛለህ አለው ይባል። ጨንቆ ስለነበረ ያ ጦርነቱን ካስቀረህልን የእኛ ጀበና ሳይጋለቅ እነሱ ፈርተው እንዲቀሩ ካደረግ 10 ግመል እሰጥሃለሁኝ ብሎ ቃል ገባለት ይባላል። ይሻለና ይሄ እንግዲህ ነጋዴ ነውና ገንዘብ ታገኘሁኝማ ሆነ ባልሆነው ዘዴ አምጣጥቼ አስቀራቸዋለሁ ብሎ ወዳውኑ እየዘለለ ይመጣል ወደ መዲና ማለት ነው። በጉርባዛንዳ ሊያስቦካቸው ሷሃቦችን ማለት ነው። መጣና ልክ ተመዲና ኑአይም መጣ ማለት ሲሰሙ እነሱ መረጃ ይፈልጉ ስለነበረ መካ በቀባይ ያለው እንቅስቃሴ እንዴት ነው ብለው ሲጠይቁት፣ አረንዳው ባካችሁ እኔ እናንተን እምነት ባልቀበልም መቼም ሰው ለወገኑ መሰማት አይቀርምና እዛ ያለው አካባቢ እንቅስቃሴው እንዳው ለጥላትም አያሳየው ታር ምድሩ ነው የተንቀሳቀሰው፣ እናንተን እንደው አንዴ ተምድርገት ለማጥፋት እንኳን ልትቋቋሙት ቀርቶ መሮጫ ማምለጫም አታገኙ ያ ጦር እዚህ ከመጣ። ስለዚህ ከወዲሁ ወይ የምትደራደሩበት መንገድ መፈለግ፣ አለበለዚያ እህን ጊዜ አገር ጥላችሁ መሸሽ እንጂ ዘራችሁ አይገኝም በማለት ይህን ጉርባዛንዳ ነፋ ማለት ነው። የጊዜ ምን ይብቃን ብለው ወይ አደራድረን እንዲሉት ወይም አገር ለቀው እንዲሄዱና የእሱ 10 ግመል እንዲትሳካ ነው የእሱ ጥረቱ ማለት ነው። ይህም በሚናገሩበት ጊዜ ነቢዩም ሆነ ሰሃቦቹ ምንም አይነት ትርጉም አልሰጡት ይህን አነጋገር። ምክንያቱም እንደ አሁኑ ጊዜ ሙስሊም ነን ባይ አይደሉም እነሱ። በመንፈስም በአካልም የነቁ የበቁ ስለሆኑ ፕሮፓጋንዳ የሚነካቸው አይደሉም። ተሰማቸው እንዳውም እንዴት ኩፍር ይህን ያህል ተጠናክሮ በእኛ ላይ ሊዘምት እንዳው ደፈረን አሉና ወኔያቸው ተንቀሳቀሰ። ይምጡ እንጂ እኛ በመጡበት እንመልሳቸዋለን፣ ሐስቡናላህ ወኒዕመል ወኪል። እነሱ የኩፍር ኃይል ቢያሰባስቡና ቢያስተባብሩ እኛ ደግሞ አልዋሂዱል ቀሃር የሆነው አላህ ነው የእኛ ዋቢና ደጋፊ፣ እሱ ደግሞ በደጋፊነት በቂያችን ነው፣ እሱም ከመሸሻና ከመመኪያ በኩል ያማረና አስተማማኝ ጌታ ነውና ዞር በልባትህ ይሄ ጉርባዛንዳ ቀጣፊ አንተ ምናልባት እንደዛ አትወካልን ተብለህ ይሆናል አሉና ወደ አሁኑ አሳፈሩትና ዝግጅታቸውን ቀጠሉ ማለት ነው። እና ደግሞ እሱም እንግዲህ ስላልተሳካለት መልስም ለመላክ አልቻለም፣ አፍሮ ዝም አለ። እነሱ ወደ አሁኑ ዝግጅታቸውን አቀላጠፉና በቀጠሮ መሰረት ጉዟቸውን ቀጠሉ። አማካይ ቦታ ነበርና የተቀጠረው፣ እዛ ቦታ ገፍተው መጡ ማለት ነው። ያው ኡካዝ የሚባል የገበያ ቦታ ነበር፣ የአመት ገበያ የሚካሄድበት። እዛ ሲመጡ እና አቡ ሱፊያን እንግዲህ ያንን ሰውዬ አምነው በእኔ ይሁንባችሁ ግድ የለም እንደው አትምጡ እኔ ያስቀራቸዋለሁ ብሎ ነበርና ተወጡ። በኋላ ካምፕ ከገባ በኋላ ነው ኃይላቸው እንደገና የበሶ ስንቅ ምናምን ይዘው ተወጡ። በኋላ ወደ ከተማ ተመለሱ ተብሎ ጦሩ በአዋጅ ተመልሶ ገብቷል። እና የአገር ሽማግሎች ውጋ ተስተዊቅ ብለው ሰየሙት ይባላል። የዛ ጊዜ እና አቡ ሱፊያንን ኃይል የበሶው ዘማች በሶውን በልተው ዝም ብለው ገቡ ብለው ታቁባቸው ይባላል። በዛ መልክ እነሱ ጦርነቱ ቀርቷል እያሉ ሲደሰቱ፣ ኋላ እቦታው ደርሰው ሰሃቦቹ መተን እኮ እየጠበቅናችሁ ነው፣ ምን ነካችሁ? ረሳችሁት ወይስ ምንድን ነው ብለው መልእክት ላኩባቸው ይባላል። ይህ ጊዜ ዱብዳ ሆነባቸው፣ ተደናገጡ። ግን ወቅቱ አልቋል። እነዚህኞቹ አስቀድመው ገዥ የሆነውን ስትራቴጂክ ቦታ ይዘዋል፣ ቢሄዱም አይሳካላቸውም። አፈሩ፣ በዛው ዝም ብለው ቀሩ ማለት ነው። ሳምንት ድረስ ምናልባት ዝግጅቱ አልተሳካላቸው ከሆነ እንጠብቃቸዋለን ብለው ላኩባቸው። ደግሞ ሳምንት ድረስ ጠበቁ። እንደገና ደግሞ ቀጠሉና ወደ 15 ቀን የሚሆን ቆዩ ይባላል እዛ ቦታ እየጠበቋቸው። ምክንያቱም ቶሎ ተመለሳቸው እንጂ እኛ መተን ነበር ብለው እንዳያመካኙ ለማስጨረስ ማለት ነው። በዛ ወቅት ታዲያ የአመት ገበያ ሰዓት ስለነበረ መካ አካባቢ ያለው ህዝብ ጦርነት አለና እዛ ገበያ አንሄድም ብሎ ቀርቷል።